ስለዚህ እንግዲህ አቡጀል የዛ ጊዜ ታዛቢ የለም በማለት ምስጥሩን አወጣና ለቅርብ ጓደኛው እነዚህ በኒቁ ሰየች ማለትም የነብዩ በተሰቦች ማለቱ ነው ሊዋኡን ሊዋ ማለት ኢላማ ሰንደቅ እንግዲህ በጎታ መሪ የተከፋፈሉ ነበሩ እና በጎታ በኒቁ ሰየች አንድ ሰራዊት ወደ ጎረቤት ሀገር ለጦርነት በሚንቀሳቀስበት ጊዜ የጦር መሪውን የሚሰይመውና ኢላማ ሰንደቁን የሚያስረክበው የቁሰይ ዘር ነው የነብዩ ጎሳ የሆኑት ማለት ነው። ይሄ እንግዲህ ክብር ነው ለነሱ ጎሳ። ሁለተኛ ደግሞ ማኡዝ ዘምዘም እያወጡ ለሁጃጅ የሚያከፋፍሉትም እነርሱ ነበሩ። ይሄም አንድ ክብር ነው። ያው ዓለም አቀፍ ህዝቦች በመጡ ቁጥር በዚህ ታላቅ ስራ የሚሳተፉ አስተናጋጆች በኒ ሐሽም በኒ ቁሰይ ናቸው እየተባለ ታውቀውበታል አለ። ወልሂጃባ እንደገና ደግሞ ካዕባን በአመት በአመት መጋረጃ የሚቀይሩትም እነሱ ነበሩ። እነዚህን የመሳሰሉ ክብሮች ያጠቃለው ወስደውብን አልቃውን ቀደም። አሁን ደግሞ ይባስ ብለው የመጨረሻው ነብይ ዓለም አቀፍ ሆኖ ከኛ ቤተሰብ ወጣ ብለው በሚናገሩ ጊዜ እኛ ዝም ብለን የበይ ተመልካቹ ነን ቀረንኮ። ለዚህ ነው የማንቀበለው እንጂ እውነተኛ መሆኑን እንኳን አንጠራጠርበትም በማለት መልስ ሰጠ ይባላል። እና ሌሎች ቁረሽ ቢረሰቦች ተመሳሳይ ጅል ማግኘት አለባቸው። የተወሰነ ድርሻ ሳይኖራቸው ሁሉን ነገር ጠቅለው እነሱ የሚወስዱብን ከሆነ ያው የስልጣኑን እንኳን ለማስጠበቅ ስንል መከራከር አለብን አለ። ይህንን ሲል ጊዜ አላህ ስብሓነሁ ወተዓላ ምስጢሩን በዚህ አያት አጋለጠው። ቀዲና አለሙ ኢነሁ ለያህዙኑከ አለዚ የቁሉን አንተን ውሸታም ነው ታሂር ነው ካሂን ነው እያሉ ያለ ስም ስም እየሰጡ የሚያወናብዱ መሆናቸው እኛ እናቃለን። ያው ካንተ የበለጠ እንዳውም ስሜታቸውንም ጭምር ነው የምናቀው አላህ። ታዲያ ይህን ሁሉ ይለፍልፉ እንጂ ፈኢነሁም ላ ዩከዚቡነክ አንተን ለማንነት በግለሰብ ደረጃ መሐመድ ውሸታም ነው አወናባጅ ነው ብለው አይደለም እያስተባበሉ ያሉት። እንግዲያ ምንድን ነው ወላኪነ ዛሊሚነ ቢአያቲላህ የጀሃዱን እነዚህ ግፈኛ የሆኑ ህዝቦች የአላህን አያት ቁርአን ለምን መጣለት ነው ተቃውሟቸው የአላህ አንቀጾች ለምን ደረሱት ብለው ነው እንጂ የተቃወሙ አንተንማ ሷዲቅ አልአሚን ነው እያሉ እያመጎሱና እያመኳሹ ነው እስካሁን ድረስ። እና ጠባቸው ከኔ ጋር ነው እኔ ደግሞ ያዋጋቸውን እሰጣቸዋለሁኝ በማለት ነብዩን አጽናናቸው ማለት ነው። ወለቀዲ ኩዝቢበቱ ሩሱሉ ሚን ቀብሊከ ፈሶበሩ አላማ ኩዝቢቡ ካሁን ቀደም ደግሞ ብዙ መለክተኞች እንዳንተው ልኪያቸው በህዝባቸው ዘንዳ ተመሳሳይ የሆነ ተቃውሞና ማስተባበል ደርሶባቸዋል። በእኔ የተጀመረ መስሎህ እንዳትበሳጭ ማለት ነው። ማዩቃሉ ለከ ኢላ ማቀት ቂለ ሊሩሱሊ ሚን ቀብሊክ እንዳለው ለአንተ የሚባለው ነገር ሁሉ ከአንተ በፊት ለነበሩት ነቢያቶች እና መለክተኞች የተነገረ እንጂ አዲስ ነገር አይመጣም። ስለዚህ በወንድሞች የደረሰ ነገር ቢደርስብህ አንተ መበሳጨት የለብህም ቻለው ማለቱ ነው። ፈሶበሩ እና የቀደምት ነቢያትና መለክተኞች ይሄ ከህዝቦቻቸው መካከል የተለያየ ስም ማጥፋት ዘመቻ በሚሰነዘርባቸው ጊዜ በትዕግስትና በቆራጥነት ነው የተወጡት እንጂ አልተንበረከኩም ለጥላት ፕሮፓጋንዳ ማለት ነው። ፈሶበሩ አላማዳ ብትል በምን ላይ ነው የታገዙ? አላማ ኩዚቡ በተስተባበሉት ነገር ያው ቀውሞቻቸው ሲያስተባብሏቸው እንግዲህ ታስተባበሉንማ ከህዝብ ጋር ተጣልተን እስተመቸ ነው በማለት ሀሳባቸውን አልቀለበሱም እና ለተቃዋሚም አልተንበረከኩም ከመጨረሻ በብርታትና በስጋት ታግለዋቸዋል። ወኡዱ ሐታ አጣውም ነስሩና እና የኛ እርዳታ እስከሚደርስላቸውም ድረስ በጥላቶቻቸው የተለያዩ ችግሮች ደርሰውባቸዋል። ታግሰዋል ሲባል እንደው ምንም ነገር ችግር ሳያጋጥማቸው እንዳይመስልህ በጥላቶቻቸው በኩል የተለያዩ ጥቃቶች ተከፍተውባቸው ያንን በመቋቋምና በመታገስ ነው የኛ ዲን እስከሚደርሳቸው ድረስ በብርታት የታገሉት ማለት ነው። አንተም ታዳ በጥላቶች በኩል የተለያየ ጉዳትና ጥቃት ቢደርስብህም እንኳን እንደነሱ መታገስና በቆራጥነት መወጣት ይኖርብሃል። በመጨረሻም ለነዛ ዲሉን እንደሰጠው ትላንተም ተመሳሳይ ዲል እንደምሰጥህ ነው። ወላ ሙበድለ ሊከሊማቲላ ያአላህን ውሳኔ ቃላቶች ደግሞ የሚቀይር የለም። አላህ ረዳዋለሁ ብሎ ቃል የገባለትን ሰው ምን ጊዜ ምርዳታውን አይነፍገውም። አወድቀዋለሁና አጠቀዋለሁ ብሎ የዛተበትን ደግሞ የእሱን ዛቻ የሚገድብና የሚከላከል የለምና ምንጊዜም ውሳኔያችን ተፈጻሚ ነው ማለቱ ነው። ወለቀዲ ጃአከ ሚን ነበኢል ሙርሰሊን ከአላህ መለክተኞች ታሪክ ደግሞ ካሁን ቀደም በተለያዩ ምዕራፍና አንቀጾች በተደጋጋሚ መጥቶልሃልና ደርሰዋል። ያው ዝርዝሩ አሁን እዚህ ባይገለጥም እነዛ ሁሉ መለክተኞች እንዴት እንዳስተባበሏቸው እያንዳንዱ አስተባባሪ የሆነ ህዝብ ደግሞ በምን አይነት አደጋ እንደተመጣና ነብዮችም ምን አይነት ድል እንደተጎናጸፉ ታውን ቀደም በተደጋጋሚ ብዙ ታሪኮችን እንዲደርስ አድርጊያለሁኝና በዛ መሰረት አንተም የወንድሞችን ፈለክ ከተከተልክ የነሱን ድል ላንተም እንደምሰጥህ ነው ይላቸዋል ማለት ነው። ወይን ካነ ከቡራ አለይከ ኢራዱሁም የእንግሪን የነገርኩ ነገር ቀርቶ በህዝቦች በኩል ያጋጠመ ተቃውሞ ባንተ ላይ ከብዶ ከሆነ ይላል። ያው ህዝቦችን ይህን ተጠሉኝና ከተቃወሙኝ እንዴት አድርጌ ነው የምንኖረውና የምተዳደረው እያልክ የእነሱን ተቃውሞ ከሚገባ በላይ ክብደት የሰጠኸውና የተበሳጨህ እንደሆነ ማለቱ ነው። የኔን ምክር ትተህ ፈኢን እስተጧዕተ አንተ ብተቂየ ነፈቀን ፊል አርዲ በዚህ ፍላጎ ስሜት ላይ ሆነህ በመሬት ላይ ፉርጎ ለማገኘት ብትችል ማለትም ያው ከአካባቢው ለመሰወርና ከነሱ ጥቃት ለማምለጥ ምድር ቆፍረ ወደ ታች ብትገባ ለመደበቅ አውሱን ለመንፊሰማ ወይም ደግሞ ወደ ሰማይ በኩል መሰላል ዘርግተ በመስዓድ ብትወጣና ለማምለጥ ብትሞክር ወይም ደግሞ እነሱ እንድታመጣ የሚጠይቁህን የተለያዩ ተአምሮች ለማምጣት ወደ ሰማይ መሰቃቀያ ብትዘረጋ እና ፈተእትየውም ቢአያ ወይ ወደ መሬት ገብተህ ወይ ወደ ሰማይ ዘርቀህ እነሱ የሚጠይቁህን ተአምር ነገር ለማምጣት ብትሞክር ሞክ ይሄንን የምታስብ ከሆነ ሞክር እኔ ታገስ ነው ያልኩ። የኔን ምክር ትተህ ግን እነሱ በሚያደርሱብህ ጥቃትና ዕውከት ሳቢያ ወደ መሬት ገብተህ ወይም ወደ ሰማይ ወጥተህ ሌላ መፍትሄ አመጣለሁኝ የምትል ከሆነ የሚያዋጣ ከሆነ ሞክረው ማለት ነው። ወለው ሻ አላህ ለጀማአሁም አለል ሁዳ አላህ ፈቃዱ ቢሆን ኑሮ እነዚህን ሁሉ ተቃዋሚዎችን በትክክለኛው መንገድ ላይ ያሰባስባቸው ነበረ። ወትሮውንም ምርጫውን ለነሱ ሳይሰጥ ብትወዱም ብትጠሉም ማመን አለባችሁ ብሎ እንደ መላእክቶቹ በአንድ መስመር መንዳት አላቃተውም ነበር። ሲታወቀው ነው ምርጫውን ለነሱ ሰጥቶ እኩሉ ከሃዲ እኩሉ አማኝ እንዲሆን ያደረገ ማለት ነው። ታዲያ ይሄን ካወቅክ አንተ ለነሱ ተቃውሞ መንበርከክና መጨነቅ የለብህም። ያመነ ይመን የካድ ይካድ ባንተ ላይ ደግሞ የተለያዩ ችግሮች እንኳን ቢደርሱብህም በመጨረሻው የድልና የድል ባለቤት እንደምትሆን አውቀ በርታ ብያለሁ። ይሄንን ትተህ ግን በእነሱ ጥቃትና ተጽኖ ተርበት ብተህና ተጨንቀህ ወደ ላይ ወደ ታይ ብትራወጥ የምታረገውን አድርግ እንጂ እኔ ያው ይሆናል ያልኩት ነገር አይቀርም ማለት ነው። ፈላ ተኩነነ ሚነል ጃሂሊን እና እኔ ጌታ የሰጠሁን ምክርና መመሪያ ትተህ በጥላቶች ጥቃትና ጉዳት ተጽኖ የማይገባ አቅጣጫ መከተልና ማሰብን ከመተው አለብህ። ይህንን በማድረግ ከመሐይሞቹ እንዳትሆነ ይላል። ከመሐይም የሆነ ሰው እንግዲህ ቀደርን ግምት ውስጥ አያገባም። ሁሉ ነገር በራሱ እውቀትና ጥረት ይሆን ይመስለውና ከአላህ ጋር በቀላሉ ይጋጫል ማለት ነው። አንተም ታዲያ አላህ ሁን ያለው ነገር አይቀርም ብለህ መጥናት ሲገባህ ልክ እንደ ሌሎቹ ሰዎች በምንም ላምልጥ እንዴት ልዳን እያልክ ዝም ብለህ ቀደርን ትተህና እረስተህ እንደ ስተተኞች የአላህን ምስጢር እንዳልተረዱና እንዳልተገነዘቡት ሰዎች መሆን አይጠበቅብህም ይላል ማለት ነው። ይህ አያት እንግዲህ የሚገልጽና የሚያስገነዝበን ቁም ነገር ቢኖር ነቢያችን አለይሂ ሰላቱ ወሰላም ከጥላቶቻቸው ይደርስባቸው የነበረው ጥቃትና ተቃውሞ ምን ያህል የከበደ እንደነበረ ነው። በእሳቸው ደረጃ እንኳን እንደዚህ የሚያስጨንቅና የት ልግባ የሚያሰኝ ሲሆን ሌላ ሰው ቢሆን ኑሮ እንዴት ሊቋቋመው ይችል ነበረ? ይህም እንግዲህ አላህ የወደዳቸውን ሰዎች በዚህ በዱንያ ላይ በአለል ባቲል እንደሚፈትናቸው ነው የሚያሳየው ማለት ነው። ፈተናው በጣም ታቅም በላይ ሊሆን እስከሚቀርብ ድረስ እና እኔ እንግዲህ ሶብር አድርግ ታገስ ፈረጃውን ዝም ብለህ ጠብቅ ብያለሁ። እምቢ ታልክ ግን በራስህ መፍትሄ የምታመጣ ከሆነ ብትፈልግ መሬት ግባ ብትፈልግ ሰማይ ውጣ ብሎ አላህ ማስጠንቀቂያ እስከሚሰጣቸው ድረስ ኃይል ቃል እስከሚናገር ድረስ ምን ያህል እንግዲህ አስጨናቂና አፋጣኝ ችግር አጋጥሟቸው እንደነበረ ነው የሚያሳየው። ይህንን ምክርና መመሪያ ተቀብለው ተግባራዊ በማድረጋቸው ግን ያንኑ የተበኔ ቃል የተገባላቸውን ውጤትና ድል ሊያገኙ ቻሉ። አሁንም የሳቸው ተከታይ ነኝና የሳቸውን አላማ አራምዳለህ የሚል የሐቅ ሰው ሁሉ ዛሬ እንደሚታየው በአለም ዙሪያ የተለያዩ ጥቃቶችና ጉዳቶች እየደረሱባቸው ነው ያሉ። ያ ጥቃት በሚደርስ ጊዜ ጨክነውና በርትተው እስከገፉ ድረስ አላህ ሱብሃነሁ ወተዓላ በመጨረሻው መልካም ድልና ድል እንደሚሰጣቸው ለማሳየትና ለማስተማር ነው ይሄን አንቀጽ በዚህ መልኩ ቀርጾ ያስቀመጠው ማለት ነው። إنما يستجيب الذين يسمعون والموتى يبعثهم الله ثم إليه يرجعون. وقالوا لولا نزل عليه آية من ربه قل إن الله قادر على أن ينزل آية ولكن أكثرهم لا يعلمون. إنما يستجيب الذين يسمعون ينن إسلاماوي تري يمكتبلونا ينتن يمكتلوه እነዚያ በህሊና ልባቸው የመስማት ችሎታ ያላቸው ናቸው ይላል። እንግዲህ ነብዩ አለይሂ ሰላቱ ወሰለም እነዛን ከሃዲዎችን ለማሳመን ብዙ ይጥሩና ይጨረጨሩ ነበር። እና አንተ መልእክት ማድረስ ነው ያለብህ፣ ከዛ በኋላ ግን እነሱ የሚጠይቁህን ነገር ሁሉ ካላደረኩ ይያልክ መጨነቅና መቸገር የለብህም። አንተ የምታቀርብላቸውን እስላማዊ ጥሪ የሚቀበሉት ወጥሮም ለበደን ቆሮዎች ሳይሆኑ የህሊና ልባቸው የተከፈተላቸውና የማዳመጥ የመረዳት ችሎታ ያላቸው ናቸው ይላል። ወልመውታ የባዕቱሁሙላህ ወሃኡላይ ከልመውታ እንደማለት ነው። እነዚህ አሁን እንዲያምኑ አንተ የምትጥርላቸው ግን ሙታኖች ናቸው። ያው በአካላቸው ህይወት ያላቸው መስለው ይንቀሳቀሱ እንጂ ህሊናቸው ደንዝዟል እንደ ሙታን ናቸው። ሙታንን ደግሞ አላህ Subhanahu Wa Ta'ala ግዜው ሲደርስ እንደሚያስነሳ ሁሉ እነዚህንም ያስነሳቸው ይሆናል። ፈቃዱ ከሆነ አንድ ቀን ልባቸውን ወደ ኸይር ይለውጣዋል ወይም ደግሞ በዚህ ህይወቱና የመል ቂያማ ይነሱና ወነቱና ውሸቱን የዛግዜ ይረዱታል። ثم إليه يرجعون እና የመል ቂያማ ሲሆን በመጨረሻ ወደ እርሱ ተመልሰው እሱ ጋር የተዘጋጀላቸው ነገር ያገኙና ይረከቡ ይሆናል ይላል። ወቃሉ እነዚህ ከሃዲዎች ወይም ታወታውያን እንደዚህ አሉ ለዓለማመን ለውላኑ ዚላ አለይሂ አያቱ ምረቢ እሱ እንደሚለው ያአላህ መልእክተኛ ከሆነ ከጌታው በኩል የሚያታምንበት የሆነ ተጨባጭ ማስረጃ ወይም ሙዕጂዛ ለምን አይወረድለትም ይላሉ። ለከ ሙዕጂዛ እንደሌላቸው ሊያስመስሉ ማለት ነው። እና እንግዲህ የቀደምት ነብያቶች እነ ነብዩላህ ሙሳ ዘንጋቸው ባብ ይሆንላቸው ነበር። እነሳሌ ከጋራ ወይም ከቆጥኝ ግመል ይወጣላቸው ነበር። ነብዩላህ ኢሳ ከሰማይ ወርዶ ማድ ወርዶላቸዋል። እሱ ደግሞ ከነዛ ሁሉ የተሻልኩኝ እንጂ ያነጥኩ አይደለሁም ይያለ ነው ያለው። ያንን አይነት ተአምር ለምን አያሳየንምና የዛ አይነት ሙዕጂዛ ለምን አያወርድለትም ይያሉ ይጠይቃሉ። ወል ኢንላላህ ቃዲሩን አላ አንዩነዝላ አያ የነጌታ አላህ አሁን እናንተ የምትጠይቋቸውንም ሆነ ሌሎችንም ሙዕጂዛዎች ወይም የነብይነት ማረጋገጫ ምልክቶች ለማውረድ ችሎታ የተሟላ ነው። ግን እሱ ካልፈለገ እናንተ ስለጠየቃችሁና ስለወተወታችሁም ይሆን ነገር የለም። ወላኪን አክተሩም ለዓለሙን ግን አብዛኛዎቹ ይህንን እውነታ የማያውቁና የማይረዱ ከመሆናቸው የተነሳ የአንዱ ነብይ ሙዕጂዛ ለሌላው ካልተደገመ በስተቀር የኛው ነብይ አይመስላቸውም እንጂ ቢያውቁ ኑሮ ነብይ በነብይነቱ የሚያቀርበው ጥሪና አላማ ነው ነብይ የሚያደርገው። ስለ ተውሂድ ከሆነ ጥሪው የነብይ ነው። ሙዕጂዛ የመስጠት ያለ መስጠት ሁኔታ የነብዩ ድርሻ ሳይሆን የላከው ጌታ ነው። የላከው ጌታ የፈለገውን ሙዕጂዛ ይሰጣዋል፣ ቢፈልግ ባይፈልግ ደግሞ ይተዋል። እንደገና ደግሞ ያንዱ ነብይ ሙዕጂዛ መውረስና መድገምም አስፈላጊ አይደለም። አላህ በየጊዜውና በየሁኔታው እንዳስፈላጊነቱ የተለያዩ ተአምሮችን ይሰጣቸዋል። መስጠትም አለመስጠትም የአላህ ድርሻ መሆኑን አውቀው የአላህን ጥሪ መቀበል ነበረባቸው እንጂ እንደገሌ የመሰለ ተአምር ካላመጣ በስተቀር ነብይ አይደለም ማለት አግባብ አልነበረም ነው ምን። وما من دابة في الأرض ولا طائر يطير بجناحه إلا أمم أمثالكم ما فرطنا في الكتاب من شيء ثم إلى ربهم يحشرون والذين كذبوا بآياتنا صم وبكم في الظلمات من يشاء الله يضلله ومن يشاء يجعله على صراط مستقيم. وما من دابة في الأرض ولا طائر يطير بجناحيه إلا أمم أمثالكم فزي بمدر الله وتنراتشو يمين كساكسو انساسات وشاينورم اندوم دقمو بهو علي بهو لستكم فاكشو يمين سافقنا يمين برو በራሪ ወጫ አዋፎች አይኖሩም ኢላ ኡመሙን አምሳሉኩም የናንተው ምስም አምሳያ የሆኑ ፍጥሮች ሊሆኑ እንጂ ይላል። እንግዲህ አላህ Subhanahu Wa Ta'ala የሰው ልጅ በዚህ ምድር ላይ የፍጥረታት ሁሉ አለቃ አድርጎ ቢሰይመውም በፍጥሩነት ግን በጣም በብዛት የሚቆጠሩና የሚታወቁ እንስሳት፣ ነፍሳት፣ አራዊት አዋፍና የተለያዩ በራሪዎች እንዳሉ ይታወቃል። እነዚህ ሁሉ የፍጥረታት አይነቶች እንደናንተው እኔ ነኝ የፈጠርኳቸውና ያስገኘዋቸው ነው የሚለው። ስለዚህ የነዚህን ሁሉ ሽኡን አቀዋለሁ እንኳን የሰዎችን ቀርቶ አንድ ባንድ ተትንሽዋት ጥዋን ጀምሮ ያንዳንዱ ያለውን ሁኔታ እኔ የማቀውና የምከታተለው ነኝ ነው የሚለው። ማፈረጥና في الكتاب من شيء እና በመዝገባችን ምንም ያጓደልነውና የቀነስነው ነገር የለም ማለት ዓለምን ከመፍጠሩ በፊት ለውሐል መህፉዝ የሚባል ትልቅ ባህር መዝገብ አለው። የዓለምን ምስጢር በሙሉ ከመነሻ እስከ መድረሻው ያካተተ በዛ በኪታባችን ውስጥ የምንፈጥራቸውን ፍጥረታቶች መቼ እንዴት እንደሚፈጠሩና ምን እንደሚመገቡ ምን እንደሚያስፈልጋቸው አንድ ባንድ ተዘርዝሮ ተዘግቧል ማለት ነው። ከዛ የሚሰወርና ወይም የሚረሳ አንድም ነገር የለም። እና አላህ Subhanahu Wa Ta'ala ዓለምን ከመፈጠሩ በፊት ለ50 ሺህ ዓመታት ቀደም ብሎ ዓለምን እንዴት እንደሚፈጥራት ምን ያህል ጽፋትና ጥልቀት እንደሚኖራት በውስጧ ደግሞ ምን ያህል የተለያዩ ፍጥረታቶችን እንደምታካትት እነዛ ፍጥረታቶች ደግሞ ምን ያህል ጊዜ እንደሚኖሩ ምን የሚያስፈልጋቸው ነገር እንዳለ ያንዳንዱ ሁሉም ነገር እንግዲህ በጥቅልም በዝርዝርም ተዘርዝሮና ተተንትኖ ተዘግቧል ማለት ነው። እና ከዛ ከዋና መዝገባችን አንድም የተረሳ ወይም የተዘነጋና የተጓደለ ነገር አይገኝም። በዚህ ደረጃ እንግዲህ ጌታ ሁሉን ነገር የሚያቅ መሆኑ ከታወቀ ማንንም ሊፈራውና ሊያከብረው ይገባዋል ማለት ነው። ወይም في الكتاب ማለት ይሄን ቁርአኑን ነው ብለው የፈጠሩም አሉ። በዚህ በቁርአናችን ለሰው ልጆች ያስፈልጋልና ይጠቅማል የተባለን ነገር ያልገለጥ ነው የለም። ለሰው ልጆች እንግዲህ ህይወት አግባብነት ያለው ይጎዳል የተባለውንም በጎጅነቱ ማስተዋወቅና እንድርቁ እንድተነከቁ ማድረግ ይጠቅማል የተባለውን ደግሞ በጠቃሚነቱ አውቀው እንዲጠቀሙበት ለማድረግ ያስፈልጋል የተባለው ሁሉ ነገር በዚህ በኪታባችን በቀጣም ሆነ በተዘዋዋሪ መንገድ ሳንጠቅሰውና ሳናካተተው ያለፈው ነገር የለም ነው የሚለው። ثم الى ربهم يحشرون እና ፍጥረታት እንግዲህ በጌታቸው ውሳኔ በዛ ዓለም ላይ መጥተው የፈቀደላቸውን ያለ ከኖሩ በኋላ ያልፉና በመጨረሻ ደግሞ ያቂያማ የሚባለው ዕለት ሲደርስ ሁሉም ከያሉበት ተነስተው ወደ ጌታቸው ተሰባስበው ለፍርድ ይቀርባሉ። ይሄ ታውቆ ከወዲሁ እንግዲህ ማንንም ሰው የሚያዋጣውንና የሚበጀውን መስመር መከተል ይኖርበታል ማለት ነው። والذين كذبوا بآياتنا እነዚያ አንቀጾቻችንን ያተባበሉ የሆኑት ወገኖች ማለትም ያው የቁርአን ቃላቶችን እንደ ውሸት አድርገው የሚቆጥሩና በእነሱ የማይመሩት ሱሙን ደንቆሮዎች ናቸው። የዛህር ጆሮአቸው ቢንቀረፈፍም እንኳ የህሊና ጆሮአቸው ተዘግቶባቸዋል የእውነትን ጥሪ አይሰሙም ማለት ነው። ወቡክሙን እንደገና አፋቸው ወይም አንደበታቸው የደመደመ ነው ወይም ልክ አንደበታቸው የተለጎመ ይመስላል ዱዳዎች ናቸው። ሐቅን አይናገሩም ምንም ባጢሉን ሲናገሩ እንኳን ሩተ ያሆነ አንደበት ቢኖራቸውም እውነት የሚናገር አንደበት የላቸውምና ከዚህ አቋያ እንደ ዱዳ ናቸው ነው የሚለው። ይብሉማት ማጠቃላይ ባስተሳሰባቸው በእምነት ባመለካከታቸው በተለያዩ ጨለማዎች ውስጥ ናቸው። ድንቁርና አለባቸው ኢነኩፍ ከሄደት አለባቸው ማጋራት አለባቸው እነዚህን ሁሉ የመሳሰሉ መንፈሳዊ ጠንቆች ተጠናውተዋቸዋል ማለት ነው። እና እንግዲህ ላተአመል አብሳር ወላኪን ተአመል ቁሉብ ለቲ ፊ ሱዱር እንደተባለው ካፊር ደንቆሮ ነው እውር ነው በሚልበት ጊዜ የዛሄር ህዋሳት የለውም ማለት አይደለም። የአላህን Subhanahu Wa Ta'ala የተውሂድ ጥሪ የሚሰማ ጆሮ የለውም ወይም ደግሞ ሐቅን ጠይቆ የሚረዳ አንደበት እና እንዲሁም ደግሞ ሐቅን አመዛዝኖ የሚያውቅና የሚወስን ልቦና የላቸውም ነው የሚለው። ሰው ሲባል እንግዲህ ውስጣዊ ህዋሳትና ውጫዊ ህዋሳት አለው። የዛይሩ ህዋሳት ጆሮ፣ አይን፣ አፍንጫ፣ ሌሎችም የአካል ክፍሎች እንስሳዎችም አሏቸው ልክ እንደኛው ያለምንም መጓደል ማለት ነው። ግን ሰዎች የዛይሩ ህዋሳት የሚያጠራቅመውን ውጤት እንደገና ደግሞ ውስጥ ያለው የልቦና ወይም የጭንቅላት ህዋሳት ስላለው በዛ ነው ጨምቆና አጣርቶ እነቱንና ውሸቱን ለመለየት የሚችለው። ታዲያ እነዚህ ካፊሮች ልክ እንደተሳሳቱ ከውጭ ያሉት ህዋሳቶች ናቸው እንጂ ያሏቸው እንደዚህ ጠለቅ ብለው እነቱንና ውሸቱን የሚያመዛዝኑና የሚወስኑ የልብ የህሊና ጆሮ ወይም አይን የላቸውም። ከዛ አቋያ የታወሩና የደነቆሩ ናቸው ይላል። من يشاء الله يذله እና ከእንዲህ አይነቶቹ ወገኖች አላህ የፈረደበትን በዛው በመረጠውና በፈለገው የጥምየት መንገድ እንዲገፋ ያደርገዋል ومن يشاء እንደገና ደግሞ እሱ መልካም እድል የሻለትን የጃሉ አላ ሲራጥ المستقيم በትክክለኛው መንገድ ላይ ያረገውና በዛ በከፈተለት መንገድ ወደ ጀነት ልፍርደውስ እንዲዘልቅ ያበቃዋል ነው የሚለው እና መጀመሪያ ምርጫው ለሁሉም ነው የሚሰጠው ግን ያንን ምርጫውን በሚገባ ባለው አቅም እውነትን ለማገኘት የጣረና የተጨረጨረ እንደሆነ አላህ ይረዳዋል ይደግፈዋል ያሳካለታል መጀመሪያውኑ ምርጫውን ሲሰጠው በስሜታዊነትና በግደለሽነት ዝም ብሎ የለት ስሜትንና የግል ፍላጎትን ተከትሎ ባጥልን የመረጠው በዛው በመረጠው የጨለማ መንገድ እየተደናበረ እንዲከተል ያደርገዋል ማለት ነው ولا ارايتكم من اتاكم عذاب الله اتتكم الساعه غير الله تدعون ان كنتم صادقين بل اياه تدعون فيكشف ما تدعون اليه ان شاء وتنسون ما تشركون ولي رسولنا عندما قلنا ملكتنياچن ويندي بلان ارايتكم اسكي اسردوني بلاچو ان اتاكم عذاب الله يا الله قطاتهم بيمط اباچو يا مكسبتاوي هنا يالتطبق ادغا بيورد اباچو እንደ ድርቅ ወይም እንደ ጦርነት ወይም ደግሞ አደገኛ ወረርሽኝ በሽታ እልቂት የሚያስከትል ነገር ድንገት ይከሰትባችሁ አዋተቁ ሙሳአቱ ወይም ደግሞ ያቺ የማትቀረው አሳረኛ ቀጠሮ የቂያማ ክስተት ብትመጣ አገይረላህ ተድዑን ይህን የመሰለ አደጋ እንዲከላከልና እንዲያድናችሁ ከአላህ ሌላ ያሉትን አማልክቶች ትጠሯቸዋላችሁን እስቲ እውነቱን ንገሩኝ እናስረዱ ይበላችሁ ኢንኩንቱም ሷዲቂን እውነት የምትናገሩ ከሆነ መቼም አላህን እንጂ ሌላ ማንንም ማንጠራም እንደምትሉ ነው ምክንያቱም ከርሱ ሌላ ያሉት ነገሮች ሁሉ እንኳን እናንተ ሊረዱ ቀርቶ እነሱን ራሳቸውን መከላከልና ማዳን አይችሉምና በማለት እስቲን ጥያቄ አቅርብላቸው ነው የሚለው እና እነሱ ምናልባት ትክክለኛውን መልስ ተከሰጡ መልካም ካልሆነ ግን ሊረገረቡ ከመወከሩ አንተው መልስ ንገራቸው በል ኢያሁ ተድዑን ለነገሩ ለትዝብት ነው እንጂ የጠየቅኳችሁ መልሱን እኔ አላጣሁትም የአንዴ አሁን የተጠቀሰው አይነት ከባድ አደጋ ከተከሰተ አላህን ብቻ ነው የምትጸልዩትና የምትማጸኑት ፈየክሽፉ ማ ተድዑነ ኢለይህ ኢንሻ አላህም ደግሞ ከፈለገ እናንተ ድረስልን እርዳን ብላችሁ የምትጋብዙና የምትጣሩበትን ጉዳይ ችግራችሁን ያስወግድላችኋል ፍላጎታችሁንም ያሟላላችኋል ከፈለገ ካልፈለገም ይተዋል ማለት ነው ወተንሰውና ማትሽሪኩን ግን እንዲህ አይነት ከባድ አደጋ በሚከሰትበት ጊዜ እናንተ ባዘቦትና በሰላም ጊዜ የምትታጋሩና የምትደረድሩአቸውን አማልክቶች ትረሷቸው አላችሁ የት እንዳሉም ትዛይላችሁ በትውስታ ደረጃ እንኳን ይረዱናል ብላችሁ በጽኑ እምነት ልትማጸኑአቸውና እንዲረዱአችሁ ልትጋብዙአቸው ቀርቶ ታዲያ የዚህ አይነት አደጋና ችግር ሲያጋጥማችሁ የሚረሱና ትክክለኛውን አንድ አላህን ብቻ የምትማጸኑ ከሆነ በሌላ በሰላምስ ጊዜ እሱ ምን ወደለበትና ነው ከሱ ጎን እነዚህን አላስፈላጊና ፋይዳ ቢሶች የምትዘረድሩትና የምታጋሩት ባላቸው ነው ነው ወለቀድ አርሰልና ኢላ ኡመም ሚን ቀብሊከ فاخذناهم بالبأساء والضراء لعلهم يتضرعون فلولا إذ جاءهم بأسنا تضرعوا ولكن قست قلوبهم وزين لهم الشيطان ما كانوا يعملون فلما نسوا ما ذكروا به فتحنا عليهم أبواب كل شيء حتى إذا فرحوا بما أوتوا أخذناهم بغتة فإذا هم مبلسون ولقد أرسلنا إلى أمم من قبلك والله بإرقتك أنت بستكيت ودت لي أيهز بوجه نبياتك ልከና አላሰራይተናል ይላል ነብይ ምናልባት ባንተ ሊደመደም እንጂ ሊጀመር እንዳይመስላቸው ማለት ነው አንተ በፊት በብዙ መቶ የሚቆጠሩ መልእክተኞችን በተለያዩ ህዝቦች ስልክና ሳስተማራ ቆይቻለሁ ማለት ነው فأخذناهم بالبأساء እና እነዛ ነብያቶች የካዱና ያስተባበሩ ብሎም የተተናኮሉ የሆኑትን ኃይሎች ያአላህን ጥሪ ባለማክበራቸው በችግር ይዘናቸዋል እያንዳንዳቸው ማለት ነው ወበራ እንዲሁም ደግሞ አሰቃቂ በሆነው አጋጣሚ በሳ ማለት እንግዲህ ድህነት ተቆቃ ማለት ነው በራ ማለት ደግሞ በሽታ እራስ የመሳሰሉትን ነገሮች እንዲያጠቋቸው አድርገናል መጀመሪያ ነብዮቹ መጥተው እኛ የአላህ ነብዮች ነን ከዛሬ ጀምራችሁ እኛ የምንላችሁን ተቀበሉና ተከተሉ ብለው ራሳቸውን ሲያስተዋውቁና ተልኳቸውን ሲያስረዱ እናንተ ደግሞ ከማን በለጣችሁና ነው ነብይ የምትሆኑ? ዞር በሉ ይሏቸዋል። በዚህ መካከል እንግዲህ ፍጥጫና ክርክር ይጧጧፋል። በመጨረሻም እናንተ የኛ ለቆች ልትሆኑ አይገባችሁም ብለው ሊያጠቁ ሲሞክሩ አላህ ዝም አይላቸው። እነዛን ካህዲዎችና ጸረ ነብያት የሆኑ ኃይሎች በተለያዩ አደጋዎች ተጽኖ ያረግባቸዋል ማለት ነው። ወይ ድርቅ ያረግና በተከታታይ 5-6 አመታቶች ዝናብ ጠብ እንዳይል ያደርግና በኢኮኖሚ ይከተክታቸዋል ማለት ነው። ወይም ደግሞ አደገኛ በሽታ ወረርሽኝ ያመጣና ይጨርሳቸዋል። ወይም ጦርነት የመሳሰሉ ነገሮች ይመጡና ያን ኃይላቸውን እንግዲህ እንዲያደቅ ያደርጋል ማለት ነው። ይሄ የሚደረገው ለምንድነው? ለአለሁም የተደረዑን። እውነትም የሰውዬ አላህ ልኮት ነው። እሱን ባለመቀበልና ባለመከተላችን አላህ ተቆጥቶብን ነው በማለት ትሁትና እንዲያሳዩና ለጌታቸው ፍቃድ ዝቅ እንዲሉ ታስቦ ነው እንዲህ አይነት አደጋዎች የሚደርሱባቸው ማለት ነው። እና አንዳንዶቹ እንግዲህ ይህ ነገር በሚመጣ ጊዜ እንደገና ልብ ገዝተው አቋማቸውን ሲያስተካክሉ፣ አብዛኛዎቹ ግን ያው በተለምዶ አንድ ጊዜ ጥጋብ፣ ሌላ ጊዜ ችግር፣ አንድ ጊዜ ሰላም፣ ሌላ ጊዜ ደግሞ ሽብር፣ ይሄ ያለ ነው እያሉ የሚደናቆሩ የሆነ እንደሆነ ደግሞ ወደፊት ሌላ ተቀጣይና ተጨማሪ አደጋ እንደሚመጣባቸው ነው ማለት ነው። ፈለውላ ኢድጃአሁም በእሱና ተዶረዑ። እና እነዚህ በየጊዜው ሲክዱና ሲያስተባብሉ የነበሩ ህዝቦች የእኛ አደጋ ወይም የተፈረደባቸው ሰቆቃ በሚደርስባቸውና በሚመጣባቸው ጊዜ ለጌታቸው ዝቅ ቢሉና ቢንበረከኩ ኑሮ ምንኛ ባማረባቸውና እንደገና ጌታ በታረቃቸው ነበር ይላል። ወላኪን ቀሰት ቁሉብሁም፣ ግን ይህን አላደረጉትም፣ ልቦቻቸው ደረቁና በትዕቢት ተወጥረው ገፉበት ማለት ነው። ወዘየነ ለሁም ሸይጣኑ ማካኑ ያመሉን። ቀደም ሲል ነቢዩ ከመምጣቱ በፊት የለመዱትንና ሲሰሩት የነበረውን መጥፎ ነገር ሁሉ ሰይጣን መልካም አስመስሎ አሸብርቆና አስውቦ አሳያቸውና ያ ትክክለኛ መንገድ መስሏቸው ቀጠሉበት እስከ ዘለቄታው ማለት ነው። ፈለማ ነሱ ማብክሩ ቢሂ፣ እና ከነቢዮቹ በኩል የተሰጣቸውን ግሳጤና መመከሪያ ሲዘነጉና ቸል ሲሉት ጊዜ ወይም አላህ ስብሓነሁ ወተዓላ የተለያዩ ችግሮችንና አደጋዎችን ሲልክላቸው ያለ እነሱ መመከሪያና መገሰጫ ብሎ ነበረ። ያ መመከሪያ ማስጠንቀቂያ የተባለውን ነገር ሲዘነጉና ቸል ሲሉት ጊዜ ፈተህና አለይህም አብዋበ ኩሊ ሸይን፣ እንደገና በሌላው አያት ወበለውናሁም ቢልሐሰናት ወሰያት እንዳለው ሰዎችን በምቾትም በችግርም ነውና የምፈትነው። ቀደም ሲል እንግዲህ የመጡትን ችግሮች እንደ መገሰጫና እንደ መመከሪያ አድርገው ማየትን ሲተው ጊዜ እንደገና የሚፈልጉትን የጸጋና የመልካም እድል በር ሁሉ ከፈትንላቸው ይላል። እና በችግሩ ጊዜ አላህ ተቆጥቶብን ነው ብለው መመለስ ታልሞከሩ፣ እስቲ እንደገና ደግሞ ፈትህ ላምጣላቸው፣ በራቡ ፈንታ ጥጋብ፣ እንደገና ደግሞ በጦርነት በሽብር ፈንታ ሰላም፣ በችግሩን በተለያዩ እንግዲህ አስቀያሚ ሁኔታዎች አስደሳች የሆኑ ሁኔታዎችን እቀይርላቸውና ሁሉም ነገር የተሟላና የተንበሻበሸ ይሆንላቸዋል ይላል። የዛ ጊዜ አላህ ስብሓነ ወተዓላ እኛ ብናጠፋም እንኳን ሸር ሩሁ ከመሆኑ የተነሳ ይኸው እሱ ይህን ሁሉ እየለገሰን ነው፣ ታዲያ እንዲህ ከሆነ እኛም ወደ እሱ ፍቃድ እንመለስ ይሉ እንደሆነ በኒዕማ ደግሞ እንደገና መመከራቸው ነው፣ በሌላ ስልት ማለት ነው። አሁንም እንግዲህ ይህ ኒዕማ በሚመጣ ጊዜ ሁሉም እድል ዘዋሪ ነው፣ ትናንትና በአጋጣሚ ተቸግረን ነበር፣ ዛሬ ደግሞ በተፈጥሮ ያው ሁሉም ነገር ተስተካከለ ብለው ወደ አላህ መመለስን የተው እንደሆነ ሀታ ኢዛ ፈሪሑ ቢማ ኡቱ፣ እና በዛ በተሰጠው እድል በሚደሰቱና በጣም በሚፈነድቁበት ጊዜ አፈትናሁም በቅታ፣ ድንገት በአደጋችን ለጥ አድርገን እንይዛቸዋለን ባላሰቡበት ሁኔታ። ፈኢዛሁም ሙብሊሱን፣ ወዲያውኑ መሸሻ መፈናፈኛ የሌለ መሆኑን ሲያውቁት ተስፋ የቆረጡ ይሆናሉ። እንግዲህ አንድ ጊዜ ፈርዶብናል የእኛ ጉዳይ አልቋል በማለት ተውባ ማድረግ ይቅርታ መጠየቅንም ትተው በዚሁ በስህተታቸው ላይ እንዳሉ ዝም ብለው ተስፋ ቆርጠው ይቀራሉ። ይህ ነው እንግዲህ ቀደም ሲል በተለያዩ ህዝቦች ሲፈጸም የቆየው። አሁንም ታዲያ የዚህ አይነት ስህተት እናንተ ደግሞ እንዳትደግሙ ይህንን እወቁና ስሙ፣ ከዛ በኋላ የሚበጃችሁን አልሙ በላቸው ነው የሚለው። أقضي عذابر القوم الذين ظلموا والحمد لله رب العالمين قل أرأيت من أخذ الله سمعكم وأبصاركم وختم على قلوبكم من إله غير الله يأتيكم به انظر كيف نصرف الآيات ثم هم يصدفون قل أرأيتكم من أتاكم عذاب الله بغتة أو جهرة هل يهلك إلا القوم الظالمون أقضي عذابر القوم الذين ظلموا እንግዲህ ቀደም ሲል በችግር በበሽታ በሰቆቃ ተሞክረው እንደገና ባለመመለሳቸው በተሻለና በጥጋብ በሰላም በጤንነት ከተሞከሩና አሁንም አንመለስም ብለው በተሰጡ ጸጋ ብቻ እየፈነደቁና እየተደሰቱ የሚጋልቡትን ሰዎች ድንገት ቅጣት የናንተቸው ሳወርድባቸው ተስፋ ቆርጠው ቁጭ ይላሉ ብሎ ነበር። በዚህ በመጣው ቅጣት ታቢያ ፈቁት ያዳብሩል ቀውም الذين ظلموا ቀደም ሲል ራሳቸውን በክደትና በማጋራት ሲበድሉ የነበሩት ህዝቦች ደብዛቸው ይጠፋል ማለት ነው። ያ ቅጣት በሚመጣ ጊዜ እንደዚህ ቀንጨብ አድርጎ ወይም ዋና ዋናና ቀንደቀንደኞቹን ብቻ ሳይሆን ከመሰረታቸው እስከ ዘራቸው ነው የሚያፈርሳቸው የመጨረሻው እርምጃ ማለት ነው። والحمد لله رب العالمين እንግዲህ በተለያየ መልኩ ተመክረውና ተነግረው እንቢያሉ አመጠኞችንና ጸረ ነብያት የሆኑትን ህዝቦች አላህ Subhanahu Wa Ta'ala በዚህ መልኩ እነሱን ጠርጎ አጥፍቶ ለነብያት ዲን የሚሰጥ ለሆነው ጌታ ምስጋና ይገባው ለዓለሙ ጌታ እንላለን ይላል። እንግዲህ የሐቅ ወገኖችን ለብዙ ጊዜ ሲጠቁና ሲታወቁ ቆይተው ባህለል ባጢሎችን አንኮታክቶና አውድቆ ለነዛ ለትክክለኞቹ ሰዎች ዲን መስጠቱ ይሄ ጌታን የሚያስመሰግነውና ለዓለማት ጌታ ምስጋና ይድረሰው ውሸተኞችን አውድቆ እውነተኞችን ዲን ስላስጨበጣቸው ማለት ነው። ወላአራይቱም እስቲ ንገሩኝ አስረዱ ይበላቸው ወይም አያችሁን እናፈደላሁ ሰማአኩም አላህ የነን የምትሰሙበትን ጆሮአችሁን ቢወስድባችሁ ይሄ ዛይሩ ጆሮ ራሱ አገልግሎት ቢያቆምና ቢደነቁር ማለት ነው። ወአብሷረኩም አይኖቻችሁንም እንደዛው ቢያስወግድባችሁ ወከተማ አላቁሉቢኩም ልቦቻችሁን ደግሞ ምንም ነገር እንዳያስቡ ቢያሽጋቸውና ቢዘጋቸው ማን ኢላሁን ገይሩላህ ከአላህ ሌላ ማንኛው አምላካችሁ ነው የቲኩም ቢህ አሁን በተወገዱት ሐዋታቶቹ ፈንታ ሌላ መለወጫና መተኪያ ያመጣላችሁ የሚችለው ብለ ጠይቃቸው ይላል። እንግዲህ አላህ Subhanahu Wa Ta'ala በቀላሉ አንድን ካዲ የሆነ ሰው በክደት ሳቢያ ተቆጥቶበት ጆሮውን እንዳይሰማ አይኑ እንዳያይ ልቡ እንዳያስብ ዝግጅት ሊያረገው 44ቱን ታውት ቢደረድረው እነዚህን ሐዋታቶች መልሶ ሊያመጣና ሊተካለት የሚችል እንደሌለ ይታወቃል። ይህንን እስቲ እናንተ ራሳችሁ አንተ ብትቀማን ሌላ የሚተካልን አለ ትላላችሁ ወይ ብለህ ሲጠይቃቸው ማለት ነው። እንዱር ከይፈኑ ሰርፉ الآيات እና አንቀጾቻችንን እንዴት እንደምናብራራቸውና እንደምንገልጣቸው ልብ ብለህ አስተውል የሰው ልጅ። ثمهم يسلفون የሁሉ እንግዲህ የማያጠራጥርና የማያከራክር ግልጽ የሆነ ማስረጃ እየተደረደረላቸው እነሱ ግን ለእውነቱ በመገዛት ፈንታ እንደገና ከእውነቱ ወደ ኋላ ያሸገሽጋሉና ያፈነግጣሉ ማለት ነው። ሰው እንግዲህ እውቀት በሌለው ጊዜ በድንቁርና እርግጥ ያጠፋል ይሳሳታል። እውነቱ ሲገለጥና ሲብራራለት ግን እንዲህ ነበር እንደ ምንኛ ተሳስቼ ነበር በማለት እንደገና አቋሙን ያስተካክላል። እነዚህ ግን አላህ እንዲህ አድርጎ የቁርአን አንቀጾችን እየገለጠና እያብራራ እያስረዳቸው በዛው በለመዱት በጭፍኑ ጉዞ እንደገና ወደ ኋላ ማሸክሸግ እንጂ ለሐቅ እጃቸውን መዘርጋትና እውነትን ለመቀበል ፍቃደኝነትን አያሳዩም ማለት ነው። ወላአራይተኩም አሁንም እስቲ አትረዱኝ በላቸው ወይም አያችሁን ኢናታኩም አዛቡላሂ ባህታ ያአላህ ቅጣት ድንገት ሳታስቡት ቢመጣባችሁ አውጀረተን ወይም ደግሞ በግልጽ አስቀድሞ ምልክት አሳይቶ ቀን በቀን ቢመጣ የፊተኛው እንግዲህ ጨለማ ለብሶ ለሊት እንደተኛችሁ ልክ እንደቀውሙት አካባቢውን እንደቢገለባብጠው ማለት ነው። ወይም ደግሞ ቀን በቀን በጋህድ በአደባባይ ያውም ቀጠሮ ተሰጥቶ በዚህ ጊዜ ተጣፋላችሁ ተብሎ እንደቀውሙ ተሙድ ማለት ነው። ቢመጣ ሀሊው ለኩ ኢለል ቀውሙ ዛሊሙን በሁለቱም አይነት የሚመጣ በሚመጣው አደጋ የናንተ ቢጤ በደለኞችና አጥፊዎች የሆኑ ህዝቦች እንጂ ሌላ ይጠፋል ይመስላችኋልን? አላህ እንግዲህ ተቆጥቶ አንድ አደጋ ቢያመጣ አደጋው መቼም ጥፋተኞችን ትቶ ሰላማዊን ሰው እንደማይነካ ነው። ታዲያ እናንተ አጥፊዎች ስትሆኑ እናንተን ትቶ ማንን ያጠፋል ብላችሁ ነው የምትጠብቁት ብለህ ሲጠይቃቸው ነው የሚለው። وما نرسل المرسلين الا مبشرين ومنذرين فمن امن واصلح فلا خوف عليهم ولا هم يحزنون والذين كذبوا باياتنا يمسهم العذاب بما كانوا يفسقون قل لا اقول لكم عندي خزائن الله ولا اعلم الغيب ولا اقول لكم اني ملك ان اتبع الا ما يوحى الي قل هل يستوي الاعمى والبصير افلا تتفكرون وما نرسل المرسلين الا مبشرين ومنذرين منجزيام ملكتኞቻችንን አንልክም እነሱ ለተቀበለና ለተከተለ በጀነት የሚያበስሩ ለካደና ላስተባበለ ደግሞ በቅጣት የሚያስጠነቅቁና የሚያስፈራሩ አድርገን እንጂ ይላል። እንግዲህም ያው ነብይ ልክ ቆይቻለሁ ግን የነብዮች ተልኮና አላማ ግልጽ ነው። ያ አላህን ጥሪ የተቀበለና ተውሂድን የተከተለ በዚህ ዓለምም ሆነ በመጪው ዓለም አላህ Subhanahu Wa Ta'ala መልካም ዲል የሚሰጠው መሆኑን የካደና ያስተባበለውን ደግሞ በዚህ ዓለም ለጊዜው በሰላም የቆየው ቢመስለው በመጨረሻ መዋደቂያው እንደሚከፋና በመጪው ዓለምም የጀሃነም ተለባ እንደሚሆን የሚነግሩና የሚያስጠነቅቁ አድርገን እንጂ በሌላ ዓላማ አላክ ናቸው። ፈመን አመን እና በቀረበለት ጥሪ መሰረት ያመነ የሆነው ሰው ወአስላሃ እንዲሁም ደግሞ አቋሙን ያስተካከለ ቀደም ሲል ሽርክ እንደነበረበት ሽርኩን በተውሂድ ኩፍር እንደነበረበት በእስላም የተካ የሆነ ሰው ፈላሁኩን አለይህም እንዲህ አይነቶቹ ተቀባዮች በመጪው ዓለም መጥፎ ያጋጥመናል ብለው አይፈሩምና አይሰጉም ያው ጀሃነም እንደባለን ብለው ማለት ነው። ወላሁም ያዘኑን ወደኋላ ተተውት በህዱት ዲልና ጸጋቸው ማያዝኑም በዱንያ በሀርታም ባለጸጋዊ ባለስልጣኖች እንኳ ቢሆኑ በእንዲህ አይነት እምነትና ትክክለኛ ተግባር ወደዛኛው ዓለም ከተሸጋገሩ በሞታችን ሳቢያ ብዙ ዲልና ጸጋ ተቋረጠብን ብለው አያዝኑም። እዛ ወደፊት የሚጠብቃቸው ከዚህ የተሻለና የሚያስንቅ መሆኑን ያውቃሉና ማለት ነው። ወለዲነ ከዘቡ ቢአያቲና እነዚያ ደግሞ የኛን አንቀጾች ማለትም የቁርአን ቃላቶች ያስተባበሉና የካዱ የሆኑት የመስሁም አልአዛቡ ቅጣት በእውነት ይደርስባቸዋል ይነካቸዋል። ቢማካኑ የፍስቁን ከአላህ ፍቃድ የሚርቁና የሚያፈነግጡ በመሆናቸው ታዲያ ቅጣት እንደማይቀርላቸው ነው ለጊዜው እንኳን አላህ ዝም ያላቸው ቢመስላቸው ማለት ነው። ወላ አቁሉ ለኩም ኢንዲ ኸዛኢኑላህ እኔ የጌታ መጋዘን በእኔ እጅ ነው ብዬ አልነግራችሁም በላቸው። ወላ አዕለሙ ልገይበ ከሐዋሳት የራቁና የተደበቁ ምስጢሮችን ደግሞ አውቃለሁኝም አለን። ወላ አቁሉ ለኩም ኢኒ መለክ እኔ ደግሞ መልአክ ነኝ ብዬ ራሴንም ከሰውነት አርቄ አላስተዋውቅም። ኢን አተቢዑ ኢላ ማ ዩሐ ኢለይ በአጠቃላይ ወደ እኔ ከጌታዬ የሚተላለፍልኝን መመሪያ እንጂ ሌላ አልከተልም በላቸው። ወልሃል የስተዊ ልአዕማ ወልበሲር ለመሆኑ አይነ ስውርና አይናማ የሆነ ሰው ይስተካከላሉኝ እንደ አይኑ የበራለትና የታወረበት ሰውዬ ሁለቱ እኩል ናቸው ወይ ብለህ ሲጠይቃቸው እነዚህ እኩል ናቸው ያሉ እንደሆነ ካፊርና ሙእሚንም እኩል ነው እንደማለት ነው። እነዚህ ልዩነት ካላቸው ግን ካፊር እውር ማለት ነው ሙእሚን ደግሞ የተፈጠረለትን ዓላማ አሻግሮ የሚያይ አይናማ ነው ማለት ነው። አፈላ ተተፈከሩን በእንዲህ አይነት ግልጽ በሆነ ምሳሌያዊ አነጋገር ስገልጽላችሁ እንኳን ትንሽ አታስተውሉምና አትገነዘቡምን በላቸው ይላል። እና እንግዲህ በዚህ አባባል ምንድነው የተፈለገው? ነብያችን አለይሂ ሰላቱ ወሰለም እንግዲህ ስራቸውን በጀመሩበት ጊዜ ንቡዋን ተቀብለው መጀመሪያ ያ ደካማ የሆኑ ሰዎች ነበሩ መቀበል የጀመሩት ይባላል። ሀብታሞች፣ ባለስልጣናት፣ ትልልቅ ተሰሚነት ያላቸው ሰዎች ክብር ስላላቸው ተቀናቃኝ እንዳይሆን በመስጋት ይፈሩና ያጣጥሏቸው ነበር። ግን በዝቅተኛ ደረጃ የሚኖሩ ደካማዎች የሆኑ ሰዎች እኛ ምን ቸገረን አላህ ተላከልን ይያሉ ይቀበሉ ነበር ማለት ነው። ይህ ጊዜ ምን ማለት ጀመሩን ተቃዋሚዎቹ እንግዲህ አንተ እንደምትለው ያአላህ መልእክተኛ ከሆንክ ያአላህ ባለሟል የቤት ልጅ ነህ ማለት ነው። ስለዚህ ለኛ ለሰው ልጆች የሚያስፈልገውን ነገር ሁሉ ከጌታ አስፈቅደህ እስቲ በኢኮኖሚ አንበሻርሽን ይያሉ መጠየቅ ጀመሩ ማለት ነው። እና መጀመሪያ እኔ ገንዘብ ላድል መጣሁ ያላልኳችሁም እኮ ያላ መጋዘን በኔ እጅ ነው አልኳችሁ ወይ ወረደልኝ ነው እንጂ አልኳችሁ በላቸው አለ። ወላ አለሙ ልገይበ ያለው ደግሞ እንግዲያውማ አንተ ስለ አላህ የምታውቅ ከሆንክ ወደፊት በመጣው ዓለም የሚያጋጥመንን መጥፎውንም ሆነ መልካሙን እስቲ ንገረን በመጪው ዓለም ጥጋብ ይሆናል ራብ ሽብር ነው ሰላም እያሉ እንደ ጠንቋይ ደግሞ ወደፊት የሚያጋጥማቸውን ነገር ሁሉ እንዲነግሯቸው መጠየቅ ጀመሩ ማለት ነው። እኔ ገይብ አውቃለሁ ያላልኳችሁ ከገይብ አላህ ፍቃዱ የሆነውን የተወሰነውን መመሪያ ብቻ ያወርድልኛል ነው እንጂ አልኳችሁ የዓለምን ጸባይ ዳር እስከ ዳር ምን እንደምትሆን እለት በእለት እንዳስተምር አይደለም የላከኝ ተውሂድን ብቻ እንዳስተምራችሁ ነው ያዘዘኝ በላቸው ማለት። ወላ አቁሉ ኢኒ ማለት እነማ አንተ በሸሩን ይሉ ነበር ደግሞ አንተ እኮ ያብደላ ልጅ ነህ እና ቃል ከማን በልጠነው አንተ ከሰማይ ጌታ ጋር ተገናኘሁኝ የምትለው ሰው አይደለም እንደንደኛው ይሉ ነበር። አሁን ሰውነቴን ማመቻጣውትና ረሳሁት። ሰውነቴን እናንተ ሳትነግሩኛው ቃለሁኝ ወጥሮውንም መላእክት ነኝ ብያል አስተዋወቅኳችሁ። ግን ሰው ቢሏችሁ ሰው አይደለም። ሁሉም ሰው በመሰረቱ በሰውነቱ ቢገናኝም እምንለይበት ሁኔታ አለ። እሱም እንድነው ኢናተቢዑ ኢላ ማ ይሁሃ ኢለይ። እናንተ ሰውናችሁ ሲያበቃ እንዲሁ ከንቱ ልማዳችሁን ወይም ደግሞ ከካፊርና ከሙሽሪክ አባቶቻችሁ የወረሳችሁትን አጓጉል ዜማና ባህል ነው የምትከተሉት። እኔ ግን ከጌታዬ እለት በለት የሚላክልኝን መመሪያ ነው የምከተለው። ልዩነታችን እዚህ ላይ ነው እንጂ ሰው በመሆን እንኳን እንደያይ ምን የማምንበታለሁ እኚህ አሏል። ወላሊ ሰር አማ ወልበሲር። በእናንተ አባባል እንግዲህ ሰው ካፊርም ቢሆን ሙእሚንም ቢሆን አዋቂም ቢሆን ደንቆሮም ቢሆን እኩል ነው ማለታችሁ ነው። ይህ ከሆነ ደግሞ ለምሳሌ ጥንዴ አይኑን ያጣው ሰውዬና አይነ ጉሉ የሆነው ሰውዬ እኩል ናቸው ወይ ለሚለው ጥያቄ ምን መልስ ትሰጣላችሁ በላቸው ይላል። እውርም ቢሆን ሰውዬው እኩል ነው እዛ አይን አለው ሰው ጋር ካሉ ይህ እንግዲህ አይን ያወጣ ቅጥፈት መሆኑ ነው ማለት ነው። አይ አይን ያለውና የሌለውማ ልዩነት አላቸው ከተባለ እንግዲያውስ ሙእሚንና ካፊርም ከዛ የበለጠ ነው ልዩነታቸው ትላለህ ማለት ነው። አፈላ ተተፈከሩን። ታዲያ በዚህ መልክ እየአስረዳዋችሁና እየገለጥኩላችሁ ለምን እንደናችሁን ተጠቅማችሁ አታስተውሉምና እውነቱንና ውሸቱን ለማገናዘብ ለማመሳከር አትችሉም በላቸው ይላል። وأنذر به الذين يخافون أن يحشروا إلى ربهم ليس لهم من دونه ولي ولا شفيع لعلهم يتقون وأنذر به الذين يخافون بذي بقرآن النزيان يميفرسون وغنوشي أستنك كبس وإما أسفر رائلا نعم اندنا يميفرس أن يحشروا إلى ربهم نجي كاما بمدرس بدقزيه كي مكابر أتشو والتون ناتسباسفو የጌታቸው ፊት ለፍርድ የሚቀርቡ መሆናቸውን የሚፈሩ የሆኑትን ወገኖች ምከረበት። ለይሰለው ምን ዱኒሂ ወልዩ ወላ ሸፊዕ። እና እዛ ጊዜ እሱ ፊት በሚቀርቡበት ጊዜ ከእርሱ በስተቀር ምንም ወዳጅ ዘመድ ረዳት የሌላቸው መሆኑን የሚያውቁ እንደገና ደግሞ ሸማጋይና ገላጋይ የሌለ መሆኑን የሚያውቁና የሚያምኑ የሆኑትን ሰዎች ምከራቸው። እነዚህ ሙሂዶች ናቸውና በዚህ መልክ የሚያውቁና የሚያምኑት ማለት ነው። ትክክለኛ ሙእሚን የሆነ ሰው እንግዲህ የመልቂያማ ሲሆን ሰዎች ከየመቃብራቸው ሲነሱ አላህ ሱብሃነሁ ወተዓላ ካላዘነላቸውና ካረዳቸው በስተቀር አይዟችሁን ያለዋችሁ የሚሉ ወገን ዘመድ ወዳጅ እንደሌለ ያውቃሉ ማለት ነው። እንኳን ለማስጣል ቀርቶ በኃይል በመለመንና በመገላገል ደረጃ እንኳን እኔ እጠይቅላችኋለሁ ታደጋችኋለሁ የሚል እንደሌለ ያምናሉ ማለት ነው። እነዚህ ትክክለኞቹ ሙህዲዎች ናቸው። እና እነዚህ ነው በቁርአን ደጋግመ መምከርና እምነታቸውን ማጠናከር ያለውም የተቁን። እና ይሄን ማስጠንቀቂያ ለነሱ የሰጣቸው እንደሆነ የበለጠ ጌታቸውን ይፈሩና ፍቃዱን ያከብሩ ይሆናልና እነሱን ነው መምከር ያለብህ ይላል። እነዛኞቹ እንግዲህ ካህዲዎች ናቸው። መጀመሪያ መልእክቱ አንድ ጊዜ ከደረሳቸው በኋላ እነቱን ያወቁ ከሸፈጡና ካመጡ አቋም ወስደዋል ማለት ነው። አስር ጊዜ ደጋግመ ብትነግራቸውና ብትመክራቸው ማሾፊያ መሳለቂያ ከማድረግ በስተቀር እነሱ እነቱን ለመቀበል አልፈለጉምና አንተም ብዙ አትጨነቅላቸው ማለቱ ነው። ዳቲ ወላሽኝ ከሰዓት በፊትና ከሰዓት በኋላ ባሉ ሰዓቶች ያለማቋረጥና ያለመሰልቸት ጌታቸውን የሚጸልዩና የሚገዙ የሆኑትን ሙእሚኖች ደግሞ ታካባቢ እንዳታሰናብትና እንዳታባረራቸው ይሪዱ ነው ጃሁ። ምክንያቱም እነሱ ጧት ማታ እሱ አንተ አካባቢ ላይ ተሰባስበው በዒባዳ የሚጠመዱት የአላህን ውዴታ ፈልገው እንጂ ጥላቶቹ እንደሚጠረጥሯቸው ከአንተ ፍርፋሬ ፈልገው እንዳይመስልህ ማለት ነው። ማአለይከ ሚን ሂሳቢሂም ሚን ሸይኢን። እነሱ አምነንልሃል ካሉህ ከአንጀታቸውን ከአንገታቸው ስለነሱ ምንም የሚያገባህ መመራመር የለም። አምን ያለው ብሎ የመጣውን መቀበል ማስተናገድ